አጭር ጊዜ አይደለም ረጅም ዘመናት በድካም በትግል ያለ አመታ በመውደቅ መነሳት በውጊያ በጭንቀት እንደማልገለም አለፈ ያሳ አለፈ ያሳ አለፈ ያሳ ዘር ብዬ ሳየው ያሳለፉትን አባታ ጎርባታ ጉድጓድ ገረሉን ማመን ይሳነኛል ኃይልኬ ታገኘው ለካፈል ሻላዩ ጠብቆኝ ቆሜያለ ስሙን አከብራለ መራራ ይታኘ ከመከራ እንጀራ የብቸኝነት ቤት ነው ከኔ ጋራ እንቅልፌን አጥቼ ብዙ ሌሊት አልፏል ዛሬ ግን ታሪክ ነው ተረት ነው ይወራ ተረት ነው ይወራ ተረት ነው ይወራ ዞር ብዬ ሳየው ያሳለፉትን አራታ ጎርባታ ጉድጓድ ገረሉን ማመን ይሳነኛል ኃይልኬ ታገኘው ለካፌን ሻዳዩ ጠብቶኝ ቆሜ ያለው ስሙን አከብራለ የህይወቴ ማብቂያ ዛሬ ነው ያልኩበት አይኖቼን ጨፍኜ ሞትን ያሰብኩበት ቀውጤው ሰዓት አልፎ ማየቴ ደንቆኛል ለካ ጌታ ወዶኝ እጅግሬን ጠብቋል እጅግሬን ጠብቋል እጅግሬን ጠብቋል ዞር ብዬ ሳየው ያሳለፉትን አባታ ጎርባታ ጉድጓድ ገረሉን ማመን ይሳነኛል ኃይልኬ ታገኘው ለካ ኤልሻዳዩ ጠብቆኝ ቆሜ ያለው ስሙን አከብራለ አብርሃም አምላክ በክንፉ ሸሸገኝ ለካ መቆዳቴን ተጎሳቁያየኝ ያን ሁሉ ሻካራ ያን ሁሉ ጎርባታ ጌታ ብርታቶነን ችዬ ወንዴ ወጣ ችዬ ወንዴ ወጣ ችዬ ወንዴ ወጣ ዞር ብዬ ሳየው ያሳለፉትን አባታ ጎርባታ ጉድጓድ ገረሉን ማመን ይሳነኛል ኃይልኬ ታገኘው ለካ ኤልሻዳዩ ጠብቆኝ ቆሜ ያለው ስሙን አከብራለ ዞር ብዬ ሳየው ያሳለፉትን አባታ ጎርባታ ጉድጓድ ገረሉን ማመን ይሳነኛል ኃይልኬ ታገኘው ለካ ኤልሻዳዩ ጠብቆኝ ቆሜ ያለው Semana que vale, semana que vale, semana que vale.